الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم. الحديث 31 عن أبي العباس سهل ابن سعيد ابن سعد الساعدي رضي الله عنه قال: جاء رجل إلى النبي صلى الله عليه وسلم فقال: يا رسول الله صلى الله عليه وسلم، دلني على عمل إذا عملته أحبني الله وأحبني الناس. فقال: فازهد في الدنيا يحبك الله، وازهد فيما عند الناس يحبك الناس. حديث حسن رواه ابن ماجه وغيره بأسانيد حسنة. الحديث 32 عن أبي سعيد بن مالك بن سنان الخدري رضي الله عنه أن رسول الله صلى الله عليه وسلم قال: لا ضرر ولا ضرار. حديث حسن رواه ابن ماجه والدارقطني وغيرهما مسندا، ورواه مالك في الموطأ عن عمرو بن يحيى عن أبيه عن النبي صلى الله عليه وسلم مرسلا، فأسقط أبا سعيد وله طرق يقوي بعضها بعدا. أستاذ جنوردة بقى عمالك نجد موتات لني رأيك يا أستاذ، أسمي تشارل مسألة إن شاء الله. من الشيطان الرجيم، بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم. الحديث 31 إلى سلاسة أندنيا حديث. عن أبي العباس سعد بن سهل الساعدي رضي الله عنه قال: جاء رجل إلى النبي صلى الله عليه وسلم فقال عند سود نبياتنا عليه الصلاة والسلام متانا على يا رسول الله عليه الصلاة والسلام دلني على عمل عند سرائي تقومني إذا عملته أحبني الله وأحبني الناس كسرهت اللهم سوتشم من الدنيا هنا. فقال: اذهد في الدنيا يحبك الله. دنيا چلا بلات الله يودهل. وزهد فيما عند الناس يحبك الناس، سوچ زند يلون چلا بل سوچ يودهل لالوت. حديث حسن رواه ابن ماجه وغيره بأسانيد حسنة. سهل بن سعد الساعدي رضي الله عنه باستلالفه بزي حديث لاي جاء رجلنا له يهون سو متى، يعني يسو يون سمنا قر تكاميتا اللهم مالتنا قم نقرو سو يو كان سو تياكي قارنجي كقل سبو سم قارا سلال هنا سمو مقلسو وزيه بطالاي التفلقم النايه سو نبياتنا عليه الصلاة والسلام እሳቸው ዘንድ መጥቶ فقال يا رسول الله انت يا الله ملكتኛ ሆይ አላቸው عليه الصلاه والسلام دلني ጠቁመኝ አመላክተኝ ማለት ምራኝ على عمل باند ስራ ላይ የሆነን ስራ እስቲ እንድሰራው ይጠቁመኝ ይሄ ስራ ደግሞ ምንድነው اذا عملته كسرهوت ከተገበርኩት አሐበኒ አላህ አላህ የሚወደኝ ሆነ አላህ በሚወደኝ ተግባር ላይ ነው የምፈልገው ወአሐበኒ الناس ሰዎችም እንዲወደኝ አላህ ብቻ ሳይሆን ሰውም ጭምር እንዲወደኝ የሚጠቅመኝ የሆነን ስራ ጠቁሞኝ አላቸው እሳቸውም አጠር ባለ ቋንቋ መጀመሪያ ምን አሉት ኢዝሃድ አሉት ችላ በል ብዙም አትከጀል ማለት ነው في الدنيا በመድራዊ ንዕማዎች በመድራዊ ጸጋዎች እዚህ ዓለም ላይ ያለውን ነገር ችላ በለው ትኩረት አትስጠው ለሚያስፈልገህ መሰረታዊ ለሆነው ነገር ካልሆነ በስተቀር ከዛ ውጪ ብዙም ለዱንያ ስግብግብ አትሁን ችላ በላት ዩሂቡከ አላህ አላህ ይወድሃል የዛኒ ወዘሃድ አሁንም ችላበል ፊማ ዒንደ ናስ ሰዎች ዘንድ ያለውን አትመኝ ያንን ካደረክ ደግሞ ዩሂቡከ ናስ ሰዎቹ ይወዱሃል በጃቸው ያለውን ነገር ካልከጀልክ ካላስቸገርካቸው ሰዎችን ትወዳለ وهذا يتضمن ترك سؤال الناس اي ان لا تسال الناس شيئا ማለት ነው ሰዎችን ከቻልክ ምንም ማለመጠየቅ ይሄ ሰው ዘንድ የተወደድክ ያደርጋል ማለት ነው لانك اذا سالت اثقلت عليهم ከጠየካቸው በእነሱ ላይ ታከብድባቸዋል ካከበድክባቸው ደግሞ በእነሱ እይታ ዝቅተኛ ሆነ ተታያለ ምን ግዜም ከፍተኛ እጅ የምትባለው ተቀባይ ሳትሆን ሰጪዋነችና من فوائد هذا الحديث كذي حديث تقموش مكاكل عندنا يصحابوك على ما ناقباتشو من اهل تالاك اندهونا من الردو بلفهم بايانو حديث بثلانتو بزاريو ميانا ست اياكي بتاك لالا مسارتاوي نقرنو ميانا ست تاكميتا يالون نقرنو ترانا قرأيت ايكو امالتنو ان يمكن نسوت امرن اهنن مادرقال لبن ولتنا اثبات محبة الله عز وجل አምላካችን አላህ አፍቃሪና ወዳድ ጌታ መሆኑን ከዚህ ሐዲስ ተምረናል አላህ የሚወዳ አምላክ ነው ስለዚህ አላህ ይወዳል ብለን መግለጽ እንችላለን ውዴታ የሚባለው በፍጡራን ዘንድ ብቻ ያለ ሳይሆን ፈጣሪ አምላካችን አላህም የሚወድ ጌታ ነው ነገር ግን ለይሰ ከሚስሊሂ ሸይ እሱን በባህሪው የሚመሳሰለው የለም እንደ አምላካዊ ማንነቱ ባሮቹን የሚወዳ አምላክ ነው ብለን እንገልጻለን ከነቱም ሰዋዩ ውዴታ እኔ ይሄንንም ወደው ከአንጀቴ ነው ልል ይችላልው አንተ ከልብ የወደድኩት ልትል ትችላለህ የውዴታውን ምንነት በሆነ ነገር ልትገልጹት ትችላላችሁ ጌታችን ወዳድ ጌታ መሆኑን ከመግለጽ ውጪ ምሳሌ ልንሰጣው አንችልም ግን በሐዲሱ መሰረት የሚወድ አምላክ መሆኑን መረዳት ይቻላል ማለት ነው ከዚህ ተነስተን አምነን ተቀብለናል በቁርአን አንቀጽ ላይም ብዙ ቦታ ላይ አላህ ተውበት የሚያደርጉትን የሚፈሩትን በሱ መንገድ የሚጋደሉትን ይወዳቸዋል ይያለ ወዳድ አምላክ መሆኑን ሲነግረን እናያለን ሶስተኛስ አንነ ልኢንሳነ ላ ሐረጅ አለይሂ አን ይጥሉበ መሐበተ الناስ የሰዎችን ፍቅር መፈለግ ኃጢያት እንዳልሆነ እንረዳለን ችግር የለውም ማንንም ሰው በሰው ዘንድ መወደድን እንጂ መጣላትን ስለማይፈልግ የሰዎችን ፍቅር መፈለግ ችግር የለውም ማንም ሰው ቢወደው ማለት ነው በመጥፎ ተግባር አይሆን እንጂ ወደ እነሱ ለምን እነዛ ሰዎች ካፊሮች እንኳን ራሱ ለምን አይሆኑ አንተን እንዲወዱህ መፈለግ ኃጢያት አይደለም ግን እንድትወደድ ብለህ የአላህን ህግ በሚያስጥስ ነገር ብቻ እንዳይሆን ለምን ነብያችን ሰለላሁ ዐለይሂ ወሰለም በአንድ ሐዲስ አስተምረዋል አይሻ ረዲየላሁ ዐንሃ እንደተናገረችው من طلب من التمس رضا الناس بسخط الله سخط الله عليه واسخط عليه الناس واسخط عنه الناس او كما قال صلى الله عليه وسلم يا سوچن وديتا اللهم بمياسقطا تغبار يميفلغ يونه سو الله يقطابتال سوچم انديقطوت يادرغال نو سلازي بمتادرغو ملكام تغبار يا اللهنم وديتا مفلغ سوچ انديودوهم بتفلغ طفات اندال هنا بزيه تردان جباچو اندمهتوچ አራተኛ فضيلة الزهد في الدنيا የዱንያን ዓለማዊ ቸልተኝነት ደረጃም እንዳለው ተምረናል ብዙም ለአኺራህ የማይጠቅመህ በሆነ ነገር ላይ ዱንያ ላይ ችክ እንዳትል ያ ማለት ግን ጥሩ ልብስ አትልበስ ማለት አይደለም ጥሩ መኪና ገዝተህ አትሂድ ማለት አይደለም ወይም ደግሞ ከቂጣውጭ ምንም ነገር ሳትበላ ኑር ማለት አይደለም እነዚህ የአላህ ኒዕማዎች የአላህ ጸጋዎች ናቸው ከአላህ ጸጋዎችና ከአላህ ኒዕማዎች መጠቀም ትችላለህ ነው ኢንሻአላህ ጠብቁኝ አንድ 20 ሴኮንድ በር ልክፈት እና ለተንገዴ ምን እንረዳለን መሰረታዊ ነገሮችን ላንተ የሚጠቅሙህን ነገር ማድረግ ትችላለህ። ከዛ ውጪ ግን አላማና ግብህ ይሄ እንዳይሆን ነው። አምስተኛ አልሐስ ወተርጊብ ፊ ዙህድ ፊማ ኢንደ الناስ ሰዎች ዘንድ ያለውን እንዳትከጅል ችላ እንድትል የሚያነሳሳ ነው። ሰዎች ዘንድ ያለውን ችላ ካልክ ሰዎች ይወዱሃል፣ ብዙ ሰው የሚርቀህ ካስቸግርካቸው ነው የሚለው ነው። ይሄንን ከሐዲሱ ተረዳን ማለት ነው። አላህ በሰማነው እንግዲህ ተጠቃሚ ያድርገን። ኡስታዝ አቡ ፈርሃን ስለገባ ነው። አቡ ፈርሃን እጃውጣ ቀደም ስለወጣ አንተ እስክትመለስ ብለን ነው ወይስ አሁንም ተመልሶ ወጥቷል? خير مايك فري